واطيعوا الله ورسوله الله سبحانه وتعالى بمياذاجو نجر كنت ازاجوج هونو ورسوله ملكتنياوم دغمو بميساطاچو امرار اندزو تباباريوج هونو بلاچو ولا تنازعوا بغدياچوم دغمو اتوزاغبونا اتكراكرو بدين نجر عند مماريا وين تزاسي درتاچو ሁላችሁም ያንን ነገር ባንዲ ተግባራዊ ለማድረግ መረባረብ እንጂ መጓተት የለባችሁም ፈተፍሸሉ እና ይሄ ያአላህን ተዛልና የረሱልን መመሪያ ካልተቀበላችሁና ካላከበራችሁ እንዲሁም እስበርሳችሁ ደግሞ መጓተትና መከራከር ካመጣችሁ በቀላሉ ትከሽፋላችሁ ወተዛበሪ ህኩም ኃይላችሁም ይከዳችኋል ማለት ነው። ሰው እንግዲህ የስበርስ መለያየት የውስጥ ሽኩቻ ካለ ለውጭ ጥላት መመከት አይችልም ጉልበቱ ይሟሟልና ማለት ነው። ወስቢሩ በተጨማሪም ደግሞ በሚያጋጥማችሁ ፈተና ፊት ታጋሾች ሁኑ። በቀላሉ አንድ ችግር ሲያጋጥማችሁ ተስፋ መቁረጥና መራወጥ የለባችሁም ቅርሳችሁን ነክሳችሁ በብቃት ለመወጣት ሞክሩ ማለት ነው። ኢነላሁ ማሳቢሪን አላህ Subhanahu Wa Ta'ala በርዳታውና በድጋፉ ከታጋሾቹ ጋር ነውና አሁን የተሰጣችሁን መመሪያዎች ታከበራችሁ الله سبحانه وتعالى كنانت اندمي هنو بمالت قال قبالات شو مالت ولا تكونوا كالذين خرجوا من ديارهم بطرا ورئاء الناس ويصدون عن سبيل الله والله بما يعملون محيط وإذا زين لهم الشيطان أعمالهم وقال لا غالب لكم اليوم من الناس إني جار لكم فلما تراءت الفئتان نكص على عقبيه وقال إني بريء منكم إني أرى ما لا ترون إني أخاف الله والله شديد العقاب ولا تكونوا كالذين خرجوا من ديارهم بطرا እናንተ ደግሞ ሙእሚኖች እንደመሆናችሁ እንደነዛ ከሀገራቸው በቁራትና በትቢት ተወጥረው እንደወጡ ሰዎች እንዲያትሆኑ አስጠነቅቃችኋለሁ ባላችሁ ማለትም እንግዲህ አቡ ሱፊያን ድረሱልኝ ብሎ በላከበት ጊዜ አቡ ጀህል በጊዜው መሪውስ ነበርና ያካባቢውን ጦር ኃይሉንና ሌላውንም ህዝቡንም ጭምር በማስተባበር በድንፋታና በትቢት ደሞ እነሱ ሰው ሆኑና እኛን ሊያጠቁ ሞከሩ በማለት ወጡ ማለት ነው። እና የዛ ጊዜ እንኳን ያሸንፉናልና ያጠቁናል ማለት ቀርቶ ይመክቱናልና ትንሽም ይቋቋሙናል የሚል ሐሳብ ቅንጣት አልነበረባቸው። በዛ እንግዲህ በቁራትና በትቢት ተወጥረው እንደወጡ ጥጋበኞች እንዳትሆኑ ይላቸዋል ሙእሚኖችን ማለት ነው። ወበዝ ማለት ጥላቱን አስቀድሞ መናቅ አይገባውም ብዙ ግምት መስጠት ያስፈልጋል ማለት ነው። ወሪአ አናት እና እነዛ ጥጋበኞች ሲወጡ አንደኛ ለቁራት በትቢት ነው የወጡት ሁለተኛ ደግሞ ለይስሙላ ነው የወጡት እና እንደዚህኩ ነው ሂደው ጥላቶቻቸውን እኮ ባንድ ጊዜ አንበርክከው መጡ አይ ጀግኖች እየተባሉ ዝና እንዲነገርላቸውና እንዲመጎሱ አስበው ነበር የወጡት ማለት ነው። ወየሱዱን አንሰቢልላ በዚህም እርምጃቸው ደግሞ ለወደፊት ወደ እስልምና ለመግባት የሚሞክሩትን ሰዎች ሁሉ ለመገደብ ነበር። ያው ነብይ ነኝ ያለውን ሰውዬ ሄደው አጠፉት አይደለም እንዴ ሲባል በቃ ከስሟል እንግዲህ ሃይማኖቱ ዋጋ የለውም ብሎ ህዝቡ ተስፋ ቆርጦ እንዲቆም ነበር የታሰበው ማለት ነው። والله بما عملون محيط እና እነዚህ ከሃዲዎችና ትቢተኞች የሆኑ ሰዎች በሚሰሩት ስራ አላህ በእውቀቱና በኃይሉ የከበበ በመሆኑ እነሱ ባልጠበቁት መልኩ ዲባቅ እንዲመጡ አደረጋቸው እንጂ በእነሱ አሳብ ቢሆን እናንተን ተንድርገት አጥተው መከራጫ ሊያደርጓችሁ ነበርና የዛ አይነት ስሜት ይዛችሁ እንዲያትወጡ እናንተ ሙእሚኖች እንደዛ አይነት ስሜት ያስጠቃልና አን ያልወደውም አላህ Subhanahu Wa Ta'ala ናንግሪና አቡ ጀል በዚህ አይነት ስሜት ነበር የወጡት ማለት ነው። ተወጡ በኋላ ማል መንገድ ያካባቢ ሲደርስ አቡ ሱፊያን ተጨማሪ መልእክት ላከባቸው ይባላል። እኔ ያመለጥኩኝ ይመስለኛል እስካሁን አልደረሱብኝም ካሁን በኋላም ይደርሱብኝ አይመስለኝምና ሳታስቡት ድንገት መሄዳችሁ እናንተን ለውድቀት ሊዳርግ ይችላልና ተመልሰን እንደገና ተመካክረን ኃይላችንን አጠናክረንና ስልት ቀይሰን መሄድ ስላለብን ተመለሱ ብሎ መልእክት ልኮባቸው ነበር ይባላል። የመልእክት በሚደርሳቸው ጊዜ እንግዲህ ጀግና እንዴት አቆተውጣ የልቡን ሳይያደርግ መመለስ የለበትም ማለበት ቢታቡጀ አላህ ያወቀተሮውን አድርሶለታልና እንግዲህ አሁን አንድ ጊዜ ወጥተናል ታጥቀናል እዛ በድር ሸለቆ ሂደን ከምር ጠጥተን ብዙ ግመሎችን አርደን እዛ ተጨጉለን ነው ምን መጣው እና አድማሪዎችና ዘፋኞች ይዘዋል የተቀጠረኝ ቀጥረኞች እነዛን ዘፋኞቻችንን አረሆቻችንን ያዘፈን ማን ነው ወንዱ ብለን ደግመው እኛን ለማጥቃት እንዳያስቡና እንዳያልሙ አድርገን ነው እንጂ ምን ወጣው አሁን ወጥተው ነበር ተመለሱ ብንባልማ ፈርተው ነው ብለው የልብልብ ያገኛሉና አንመለስም አለ አላህ ሲፈርድበት እና በዛው ገፍቶ ሄደ ልክ እንዳለው እዛቹ በድር ቦታ ላይ ሂዶ መሸገ ማለት ነው። እነሱም እንግዲህ መምጣታቸውን ሲያውቁ ኃይላቸውን አጠናክረው መጡላቸው። ውጊያው በሚጀመርበት ጊዜ ግን ባልተጠበቀ መልኩ ያሸንፋል ያልተባለው አሸነፈ፣ ይሸነፋል ያልተባለው ተሸነፈ ማለት ነው። እና በዛ መልኩ እንግዲህ ሊወድቁ የቻሉት እናንተን አክብሮትና ግምት ሳይሰጡ ደሞ እነሱ እንደ ጭብጥ የማይሞሉ አንድ ጊዜ ተቃርጠናቸው ደብዛቸውን አጥፍተን እንመጣለን እያሉ በኩራትና በትዕቢት ነበረ። እንዳውም በእናንተ ላይ በሚወዝዱት እርምጃ ለወደፊት ወደ እስልምና ፊቱን አዞራለ የሚልን ሰው ሁሉ ተስፋውን ለመሟጠጥና ለማስቀረት ታስቦ ነበረ። በዛ መልኩ ስለወጡ ነው ያካስተርኳቸውና እናንተም የዛ አይነት ስሜት ይዛችሁ እንዲያጥጡ ለወደፊቱ ተጠንቀቁ ብሎ ወዳጆቹን መከረ ማለት ነው። ወይዘየነ ለሁም ሸይጣኑ አማለሁም፣ በተጨማሪም ደግሞ ሰይጣን ይህን ርኩስ ተግባራቸውን መልካምና ውብ አስመስሎ አጊጦና አሸብርቆ አሳያቸው። ያንንም ሁኔታ አስተውስ ይላል። ከዚህ ተመካ አካባቢ ሲወጡ ይባላል አንድ በዙ በከተማው ዳርቻ የሚኖር ተቀናቃኝ ነበራቸው፣ ተቃዋሚ ቡድን ነበረ። እና ሱራቃ ኢብኑ ማሊክ የሚባል ነበረ መሪው የዛ የተቃዋሚ ቡድን። አሁን እነዚህ መካ ባላባቶች ጋራ ብዙ ጊዜ ይጋጫል፣ ይህችን ከተማ ይወረናል እያሉ ይሰጉም ነበረ። አሁን ወደ ነቢዩ ለመሄድ በሚያስቡበት ጊዜ እኛ እንኳን ያው እዛ ብንሄድ መሐመድ ምንም ሊያቋቁመን አይችልም ነበር። ችግሩ ግን ከተማችንን ትተን ስንሄድ አጋጣሚውን ተጠቅሞ ይሄ ሱራቃ ከተማችንን እንዳይወር ነው። አሁን እንዴት ልናደርግ ነው? ኃይላችንን ቀንሰን ህዝብ እናስቀር፣ እዛ ላለው ደግሞ ሊጎልብን ነው፣ በሙሉ እንዲያነህር ደግሞ ከተማ ጠባቂ ሊጠፋ ነው እያሉ ሲጨነቁ ያንን የሚፈሩትን ሰውዬ የመሰለ ሰው መጣላቸው ይባላል። እና እሱ ኢብሊስ ነበረ ሸይጣን። ልክ የዛ ጊዜ በሂጅራው ጊዜ እንዳስተባበራቸው አሁንም እንዳይቀሩ ለማስተባበር መጣላቸው። ያንን የሚፈሩትን ጥላታቸውን መስሎ መልኩም ቅርጹም አነጋገሩም አስተሳሰቡም በሙሉ እሱን መስሎ መጣ። መጣና ወደ መዲና ለመዝመት አስባችኋል ማለት ሰማሁኝ አላቸው። አሁን እና እርግጥ በመካከላችን ቅራኔ አለ፣ ግን የውስጥ ቅራኔ የሚፈታው የውጭ ጥላት ከተወገደ በኋላ ነው። የመሐመድ ጉዳይ እኛንም እያሰጋን ያለው አላቸው። እናንተን ካጠቃ እኛንም እንደሚያጠፋን አንጠራጠርም። ስለዚህ ተረባርበን እሱን አንድ ልባት ላይ ማድረስ ስላለብን እኔም ኃይል ጨምሬ እሰጣችኋለሁ፣ እኔው ራሴ እሳተፋለሁኝ፣ አንድ ክፍል ጦር ይዤ እመጣለሁኝና በርቱ አላቸው። ይህ ጊዜ እንኳን ረድቶን እኛ ስንወጣለት ይህን ከተማ የማይተናኮል ከሆነማ በቃ እኛ ቀንቶን አላሉና ሆዳቸውን ነፍተው ወደዛ እንግዲህ መሄዳቸውን ቀጠሉበት። እንዳለውም እሱም የተወሰነ ጦር ኃይል ይዞ መጣና እነሱ ጋር ተቀላቅሎ አይዟችሁ እያለ እያበረታታ እየገፋ በሞራል እዛው አደረሳቸው ይባላል። እና ይህ ጊዜ እንግዲህ ሱራቃም ከኋላ ጥቃት ያደርሳል ብለን አንፈራም፣ እኛው ጋር ነው እሱ ያለው፣ እንደገና ደግሞ መሐመድም አይቋቋመን፣ በቃ እጥፍ ድርብ የሆነ ድል ነው እያሉ እየተደናቁና እያወቁ ጉዟቸውን ቀጠሉ ማለት ነው። እና በየከላው ባረፉ ቁጥር በቀን በቀን 10-10 ግመል እያረዱ ይደሰቱ ነበረ፣ ልክ እንደሚዜ ማለት ነው። በዚህ መልክ እንግዲህ ጮቤ እየረገጡ ከሄዱ በኋላ እዛ አካባቢ ላይ ሲደርሱ ነገሩ እንዳልተጠበቀ ሊሆንባቸው ነው። እና ሰይጣን ነው ደግሞ ዋናው ጎል ሊያገባቸው የቻለው ማለት ነው። ወይዘየነ ለሁም ሸይጣኑ አባለሁም፣ ይህን መጥፎ ስራቸውን ሰይጣን ለእነሱ መልካምና ውብ አድርጎ ሸላልሞ ሲያሳያቸው ወቃል ያለ ጊዜ ላጋሊ በለኩም ልየው መሚንናል፣ ዛሬ እናንተ በዚህ መልክ ከሄዳችሁ እንኳን መሐመድና ተከታዮቹ ይቅርና ሁለት ፍሬ ርጋፊዎቹ ማንም እኔ አለሁኝ የሚል ጦር በእናንተ ግንባር ሊቆምና ሊመክት ወይም ሊያይላችሁ የሚችል የለም። እርግጠኛ ነኝ በቀላሉ በጠዋት ነው የምታሸንፉት ይላቸው ነበረ ማለት ወይም ይጃሩለኩም፣ እኔ ደግሞ ባለኝ ኃይሌ ሁሉ ከጎናችሁ ተሰልፌ ረዳችኋለሁኝ፣ ይደግፋችኋለሁኝ፣ አይዟችሁ ይላቸው ነበረ ማለት ነው። ፈለማ ተራአት ልፊአታን፣ እናዛ ውጊያው ግንባር ላይ ተገናኝተው ቅድም እንደተባለው ከሸለቆዋ ወደ ማዶና ወደ አማዶ ሁለቱ ቡድን በግንባር ሲተያይና ለመገናኘት ሲቃረብ ጊዜ ነከሶ አላ አቂበይ፣ የአይዟችሁ ከጎናችሁ ነኝ እያለ እየገፋ የወሰዳቸው ጥላት እንደገና ወደ ኋላ ማሸግሸግ ጀመረ ይባላል። ፍርሃት ተሰምቷቸዋል ሁላቸውም። እና ለመተማመን ሁላችሁም እጅ ለእጅ ተያያዙ አላቸው አሚሩ። እና እጅ ለእጅ እየተያያዛችሁ አንዱ ወደ ኋላ እንዳያፈነግጥ ተጠባበቁ ሲላቸው እሱም እንደ ሰው ሆኖ ነውና የተሰለፈው፣ በአጠገቡ የነበረው ሰው እጁን እንደዚህ ያዘው ይባላል። እና ወደ ውጊያው እየገፉ ሲቀርቡ እጄን ልቀቀኝ እያለ እንደዚህ መወናጨፍ ጀመረ። ምን ነካ ሱራቃ፣ አይዟችሁ እያልክ ታሁን መፍራት ጀመርክ እንዴ ይለዋል። ይህ ጊዜ እሱ እንግዲህ ያየውን አይቷል ማለት ነው። አሁን ለቀቀኛለና በግድ መንጭቆ ወደ ኋላ እንግዲህ መፈርጠጥ መሮጥ ጀመረ ማለት ነው። ነከሱ አላቂ በይ ማለት ወደ ፊት በመሄድ ፈንታ እንደገና ወደ ተረከዙ ወደ ኋሊት ማሸክሸክ ጀመረ። ወቃል ኢንዲ በሪኡ ሚንኩም ማለት እኔ እንደዚህ መሆኑን አላወቅኩም ነበር፣ ከዛሬ ጀምሮ ከእናንተ እኔ ነፃ ነኝ፣ ምንም የሚያገባኝ ነገር የለ፣ እዚ ጦርነትም አልሳተፍም የሚል መግለጫ ሰጠ ወደ ኋላ ፈንግጦ ማለት ነው። እንግዲህ የመከፋፈል ተፈጠረ ማለት ነው። ለምንድን ነው እስካሁን አይዟችኋለኋችሁ እያልክ እየደነፋ መጥተህ ለዚህ ለችግር አጋፍጠህን እንደገና ወደ ኋላ ትመለሳለህ እንዴ ሲሉት ጊዜ ምን አለ? ኢኒ አራ ማላተረው፣ እኔ እናንተ ማታውትን ነገር አይቻለሁኛል። እዚህ ላይ እውነቱን ነው። እንግዲህ እነሱ መላእክቶችን አላዩአቸውም። እሱ ሸይጣን በመሆኑ እነ ጅብሪል መላእክቶችን አስከትተው በአየር ላይ እየተወለበለቡ ሲወርዱ አያቸው ከሩቅ ይባላል። እኔ የሰው ጦርነት ነው ብዬ ነው እንጂ መላእክት የሚሳተፉበትን ማብቻለሁ እንዴ ብሎ ነው ወደ ኋላ የረገጠው። እናንተ እዚህ ፊታችሁ ሸለቆው ዳር ያሉትን ሁለት ፍሬ ሰዎች እያያችሁ ነው የምትገናበሩ ያላችሁ። እኔ ግን ሌላ ኃይል ከጀርባ እየመጣ መሆኑን ስላወቅኩኝ በዚህ ጦርነት መሳተፍ አልችልም፣ ደህና ዋሉ፣ ካሁን ጀምሬ እኔ የለሁበትም አላቸው ማለት ነው። ኢኒ አኻፉላህ፣ እኔ አላህን እፈራለሁ። የሚገርመው ውሸት አይገደውም፣ እሱም አላህን ፈሪ ሆኖ ቁጭ አለ ማለት ነው። ሰይጣን አላህን እፈራለሁኝ፣ አላህን በእድሜው ፈርቶ አያውቅም እሱ። አሁን ግን እዚች አጋጣሚ ላይ አላህን እፈራለሁ በዚህ ጦርነት ብሳተፍ የሚል መግለጫ ሰጠ። ይህን ያለበት ምክንያቱ ምንድን ነው ሲሉ አንዳንዶቹ ውሸቱን ነው፣ ያው አላህን የማይፈራ ከመሆኑ ጋራ እፈራለሁ ብሎ እነሱን ለማታለል ነው ሲሉ፣ ሌሎቹ የለም የፈራበት ምክንያት አለ፣ አላህ ይህን ወንጀል ሰራ ብሎ ይቀጣኛል በአኼራ ለማለት ሳይሆን አሉ። እሱን እንግዲህ ገና መጀመሪያ ለነቢዩላህ አደም አልሰግድም ብሎ በሚያፈነግጥበት ጊዜ እድሜን አስረዝምልኝ ብሎ እስከ ተወሰነ ጊዜ ድረስ ኢላ ሚቃት የውም ማዕሉም አስረዝም የላለሁ ብሎት ነበረ። ምናልባት ያቺ ቀጠሮ ይችን ትሆን ትችላለህ የሚል ስጋት ተሰምቶት ነው ይባላል። እና ወይም ደግሞ ከወስወሳ አልፈህ ያንተ ተልቆ መወስወስ ነው። ጦር መዘህ እንደ ሰዎችና እንደ ጅኖች በጦር ሜዳ ነቢዮችንና ሙእሚኖችን እዋጋለሁ ይታልክማ አንተም ገደብህን አልፈሃል፣ ስለዚህ እመጣሃለሁ ሊለኝ ይችላል። እና እኔ ሚናዬ መወስወስ ሰዎችን ማጋፈጥ ነው። አሁን በጦርነት በአካል ከተሳተፍኩኝ እዚህ ቦታ ላይ ሊያስመታኝ እፈራለሁኝ ማለቱ ነው ተብሎ ተተርጉሟል። ወላሁ ሸዲዱ ልዒቃብ፣ አላህ ደግሞ ለተቆጣበት ቅጣቱ ብርቱና ከባድ ነውና እኔ በዚህ በማያገባኝ ነገር ገብቼ እዚህ ከተገኘሁኝ ዛሬ የመጨረሻዬ እንዳይሆን እሰጋለሁኝና እኔ መሳተፍ አልችልም ደህና ዋሉ ብሏቸው ወደ ኋላ ፈረጠጠ ነው የሚለው። ይህ ጊዜ እንግዲህ እነሱ ሞራላቸው ተነካ። በጣም የታወቀ ጀግና ስለነበረ እሱ ከሸሸ እኛ ደግሞ ያላየነው ሌላ ኃይል አለ ካለ እውነትም ይሄማ የማይቻል ነገር ነው በማለት ተደናገጡና ተደናበሩ ማለት ነው። እንደ ተባለውም ብዙ ሳይገፉ ወደ አሁኑ ለመሸነፍ በቁ። إذ يقول المنافقون والذين في قلوبهم مرض غر هؤلاء دينهم ومن يتوكل على الله فإن الله عزيز حكيم ولو ترى إذ يتوفى الذين كفروا الملائكة يضربون وجوههم وأدبارهم وذوقوا عذاب الحريق ذلك بما قدمت أيديكم أن الله ليس بظلام للعبيد. إذ يقول المنافقون والذين في قلوبهم مرض አስመሳዎቹና አታላዎቹ ይባሉበት ጊዜ የነበረውን ሁኔታ ደግሞ አስታውሳቸው። በተጨማሪም በልቦናቸው ውስጥ በሽታ የተጠናወታቸው ማለትም ገና እምነቱ ያልተጠናከረላቸውና አዋላዋይ የሆኑት ሰዎች ሙናፊቆቹ ጋር በማፈር እንዲህ አሉ። ሀራሃ ኡላይ ዲኑሁም፣ እነዚህን አማኞች ማለትም ሙሀጅሮችና አንሳሮችን የእምነታቸው አታለላቸውና አዘናጋቸው በማለት ተቿቸው። ማለት ያው አላህ ይበቃናል እያሉ እንዲሁ ዝም ብለው ሁለት ፍሬ ሆነውና በቂ ዝግጅት ሳያደርጉ እነዚህ መኮች ጋራ እንዋጋለን በማለታቸው ዲናቸው አታሎ ለአደጋ አጋለጣቸው እያሉ ያሟቸው ነበር ማለት ነው። እና ለዚህ አባባላቸው ግን አላህ መልስ ሲሰጥ ምን አለ? ወመን የተወከለ አለላህ፣ በአላህ ላይ የሚመካና የሚተማመን ፈኢነላህ አዚዙን ሐኪም፣ ያመኑበትና የተመኩበት አላህ አሸናፊና እንዲሁም ደግሞ በአሰራሩ ጥበበኛ የሆነ ነውና ወዳጆቹን አሳልፎ እንደማይሰጥ ያረጋግጥላቸዋል አለ ማለት ነው። እና እንግዲህ ሙናፊቅ ወትሮውንም ከላይ ሙስሊም መስሎ ውስጡን ካፊር ነውና ቀውጢ ነገር ሲመጣ ፈታኝ ነገር ሲደርስ ወደ ኋላ መንሸራተቱ የማይቀር ጉዳይ ነው። እንዲሁም ደግሞ አዲስ ሰልመናል ብለው ገና ስለ እምነቱ ጥልቅ እውቀት የሌላቸው አወላዋዎችም እነዛው ሙናፊቆቹ ጋር በመተባበር ትክክለኛና መሰረታዊ የሆኑትን አማኞች እንደተታለሉ አድርገው ያሟቸዋል። ለይሄ ሐቅን እስከ ያዝን ድረስ አላህ ከኛ ነው ይያሉ ያዲሱ እምነትና ሃይማኖታቸው አጣሎ ለአደጋ አጋለጣቸው ይሉ ነበር። አላህ ግን ምንም ለአደጋ ያጋለጣቸውም የተመኩበትና የተማመኑበት አላህ ይበቃቸዋል። እርሱ ማንንም ኃይለኛ ነኝ የሚል ሁሉ የማያይለው ወይም ደግሞ ሸሽቶ የማያመልጠው የሆነ ጌታ ነውና የተመኩበት። እንዲሁም ደግሞ ዲሉን እንዴት አርጎ ሊሰጣቸው ነው ብላችሁ ከሆነ ጥበብ ከኛ ነው። ባልታሰበውና ባልተገመተው መልክ በረቀቀ ዘዴ እነሱ እንዲያሸንፉ አደርጋቸዋለሁ እንጂ እናንተ እንደምትሉት ተታላዎች አይሆኑም ማለት ማለት ነው። ወለው ተራ إذ يتوفى الذين كفروا الملائكة يضربون وجوههم وأدبارهم بذا ببدرلت ملائكوچو እነዛ ከሃዲ የሆኑ ኃይሎች ፒፒታቸውንና እንዱም ጀርባቸውን እየቀጠቀጡ ህይወታቸውን ሲቀበሏቸው የነበረውን ሁኔታ ገልጬ ባታይ ኑሮ በጣም አስደንጋጭና ሰቅጣጭ የሆነ ሁኔታ ታስተውል ነበር ይላል። ማለት እንግዲህ ملائكوچو የበድርለታ እነዚህን ካፊሮች ሲገሏቸው ልዩ በሆነ መልክ እያስተቃዩ ነው የገደሏቸው ነው የሚለው። እና ወዙቁ አዛብ አልሐሪክ ከመግደላቸውም በተጨማሪ አስተቃቂና አቃጣይ የሆነን ቅጣት ቅመሱ ይሏቸው ነበር። ማለትም አሁንኛ ገደልናችሁ በጥፋታችሁ ሳቢያ ወደፊት ደግሞ የሚጠብቃችሁ አቃጣውና አስተቃቂው የጀሃነም እሳት ነውና እሱን ለመቅመስ ተዘጋጁ እያሉ መርዶውን ይነግሯቸው ነበር። ወይም አዛብ አልሐሪክ ማለት ወዳውኑ እንደተገደሉ እንዲያዳ በልቀብር ሆኖ የሚያቃጥል ቅጣት ይሰጧቸው ነበር ሚስጥራዊ የሆነ ቅጣት ማለት ነው። እና በዚህ መልክ እንግዲህ ሲገሏቸውና ሲፈጇቸው ብታይ ኑሮ እያንዳንዱ ተመልካችና ታዛቢ የሆንክ ሰው የዛ ጊዜ በእነሱ ላይ የደረሰው ነገር እጅግ አስተቃቂና ዘግናኝ መሆኑን ትገነዘብ ነበር። ግን ያልተያዘ ሰው እንደሚባለው በእነሱ ላይ የደረሰውን ስላላወቁ እንደገና ሙእሚኖችን እንደተላላ አድርገው ይገምታሉ እነዚህ ተላሎች ማለት ነው። ዳሊክ እና ይህ አይነት ተደራራቢ ቅጣት በእናንተ ላይ ሊፈጸምና ሊደርስባችሁ የቻለው ይላቸዋል ካፊሮችን። ቢማ ቀደመታ ይዲኩም እጆቻችሁ ባሳለፏቸው ጥፋት ሳቢያ ነው። እናንተ ያው በሙእሚኖቹ ላይ ስታደርሱ በቆያችሁ ጥቃት ሰበብ ለእንዲህ አይነት ድርብርብ ውድቀት ዳረጋችሁ ማለት ነው። ወአንላህ ለይሰ ቢዘላሚ ሊልአቢድ አላህ ደግሞ ባሮችን የሚበድል አይደለም። እናንተ አጥፊዎችና አክፊዎች ባትሆኑ ኑሮ ያው አላህ ያዘዛችሁንና የመከራችሁን ብትቀበሉ ኑሮ እንዱ ዝም ብሎ ሰዎችን በግፍ የሚቀጣና የሚጎዳ አልነበረም። ግን በራሳችሁ ጥፋት ሳቢያ ለእንዲህ አይነት ውርደት ተጋለጣችሁ እንጂ አላህ እናንተን አልበደላችሁም ማለት ነው። كَذَّبَ آلُ فِرْعَوْنَ وَالَّذِينَ مِنْ قَبْلِهِمْ كَفَرُوا بِآيَاتِ اللَّهِ فَأَخَذَهُمُ اللَّهُ بِذُنُوبِهِمْ إِنَّ اللَّهَ قَوِيٌّ شَدِيدُ الْعِقَابِ ذَلِكَ بِأَنَّ اللَّهَ لَمْ يَكُنْ مُغَيِّرًا نِعْمَةً أَنْعَمَهَا عَلَى قَوْمٍ حَتَّى يُغَيِّرُوا مَا بِأَنْفُسِهِمْ وَأَنَّ اللَّهَ سَمِيعٌ عَلِيمٌ كَذَّبَ آلُ فِرْعَوْنَ وَالَّذِينَ مِنْ قَبْلِهِمْ كَذَّبُوا بِآيَاتِ رَبِّهِمْ فَأَهْلَكْنَاهُمْ بِذُنُوبِهِمْ وَأَغْرَقْنَا آلَ فِرْعَوْنَ وَكُلٌّ كَانُوا ظَالِمِينَ كَذَّبَ آلُ فِرْعَوْنَ وَالَّذِينَ مِنْ قَبْلِهِمْ يَنَزِّي مَكَّةَ كَهَادِيَوْچ ጸባይ ልክ የፊራውንን ወገኖች ጸባይና ከነሱ በፊት የነበሩትንም ወገኖች ይመስላል ይላል። እና እንግዲህ ካፊር በየሀገሩና በየዘመኑ በተሳሳተ አካሄዱ ተመሳሳይ ገጽታ አለውና በዚህ በመካ አካባቢ የሚገኙት የናንተ ተቃዋሚዎችና ካሃዲዎች ቀደም ሲል በግብጽ ሀገር ይገኙ የነበሩት የፊራውንና የወገኖቹን ባህሪያት ይመስላል። ከዛ በፊትም የነበሩት ደግሞ የነቀውሙኑ የነአድ የነተሙዲንም ማለት ነው። እና እነዚህ ሁሉ በተለያየ ሀገርና ዘመን የነበሩት ካፊሮች የሚያመሳስላቸው የጋራ ባህሪያቸው ምንድነው ብትል ከፈሩ ቢአያቲላ በአላህ አንቀጾች ወይም በሙዕጂዛዎቹ የካዱ በመሆናቸው ነው የተመሳሰሉት ማለት ነው። ነቀውሙ ፊራውን ያው በነሙሳና በነሃሩን በተውራት እንኳን በዛ ጊዜ አልወረደም በመካዳቸው የኑህና የሁድ የሷሊህ ሰዎችም በወቅቱ የነበሩትን ነብዮች በማስተባበልና በመካዳቸው ልክ አሁን አንተን የካዱና ያስተባበሉ የሆኑ ሰዎች ከነዛ ጋራ ተመሳሳይ የሆነ ባህሪ አላቸው ይላል። فأخذهم الله بذنوبهم የፊራውንን ወገኖችና ከዛ በፊትም የነበሩትን ካሃዲዎች ታዳ አላህ Subhanahu Wa Ta'ala በጥፋቶቻቸው ሳቢያ በቅጣት ይዟቸዋል እንጂ ዝም ብሎ አላለፋቸውም። ኢነላህ ቀውዩን ሸዲዱል ዒቃብ አላህ ምን ጊዜም ብርቱና ቅጣተ ከባድ የሆነ ጌታ ነውና ለጥፋተኞች ለተወሰነ ጊዜ እንኳን ቀጠሮ ቢሰጣቸው ቀጠሮው ሲደርስ ሲይዝ ያቀበታል። እነዛን ሁሉ በተለያየ ጥቃት ድምጥማጣቸውን ሲያጠፋ እንደመጣ ሁሉ ካስፈለገ አሁንም እናንተ የነሱን ባህሪ ተወረሳችሁ ተመሳሳይ ድልና ጣፈንታ ሊደርሳችሁ ይችላል ብለህ አስጠንቅቃቸው ማለት ነው። ذلك እና ጉዳው እንግዲህ በዚህ መልክ የተነገረውና የተገለጸው بأن الله لم يكن مغيرا نعمة أنعمها على قوم الله سبحانه وتعالى በህዝቦች ላይ የለገሳት የሆነችውን ጸጋ የሚለውጥ ዓለም ሆኑን ለማረጋገጥ ነው። hatta yughayyiru ma bi anfusihim በራሳቸው ዘንዳ ያለውን ሁኔታ እስከሚቀይሩ ድረስ ይላል። እንግዲህ ሰዎች በሰላም በጥጋብ በጤንነት ላይ ይያሉ ይቆዩና እንደገና በዚህ አላህ በሰጣቸው ጸጋ ጥጋብ ይስማቸውና ጌታን መካድና ማስተባበል ይጀምራሉ። የዛ ጊዜ ቀደም ሲል የሰጣቸውን ጸጋ እንደገና በተቃራኒው አደጋና ቅጣት ይተካና ይለውጥባቸዋል እንጂ እነሱ ግን ጌታቸውን እየፈሩ ሁለታውን እያከበሩና እያመሰገኑ እስከተገኙ ድረስ አላህ Subhanahu Wa Ta'ala ለነሱ የቸረውን መልካም ዕድል አይነፍጋቸውምና በመጥፎ አይተካባቸውም ነው። እና እንግዲህ በመካ አካባቢ የነበሩት ህዝቦችም እንደዚሁ ናቸው። አንደኛ ጸጥታቸው የተከበረ ነው። ማንንም ጥላት ሀገር እነሱን መልፈር አይችልም ነበር። በተደጋጋሚ የሞከሩትም እንዳልቀናቸው ስላወቁ በጣም ይፈሩ ነበር። ያ አላህ በተሰቦች ይባሉ ነበር ማለት ነው። ሁለተኛ ደግሞ ቱጅባ ኢለ ተመራቱ ኩል ሸይ በተባለው መሰረት በአለም ዙሪያ የተመረቱ ጣፋጭ ምግቦች ሁሉ በንግዱ ዓለም ያው ከወደብ ዳርቻ በመሆኗ ሁሉም ነገር ወደዚህ የሚመጣላትና ጥጋብ የሰፈነባት ክልል ነበረች ማለት ነው። እና እንግዲህ ይሄንን ኒዓማ አላህ Subhanahu Wa Ta'ala ለዘመናት ሰጥቶና ለግሷቸው ከቆየ በኋላ እንደገና ደግሞ መንፈሳዊ የሆነ ፍላጎታቸውን ለማርካትና ጸጋውን ለመደምደም ሲል ከመሐከላቸው ነብይ መርጦ በቋንቋቸው ቁርአን አውርዶ ወደ መልካም ዕድል ሲጋብዛቸው ይሄማ አይደረግም ታውታም ልኮታችን እንትተን እኛ ባንተ አንድነት ብቻ አናምንምና አንመራም በማለት አሻፈረናሉ ማለት ነው። የዚህ ጊዜ አላህ ባለ ሁለታ የሆነውን ወዳጃቸውን እንግዲህ በገዛ እጃቸው ጠብ ፈለጉት ማለት ነው። ይሄን ሲያረግ ጊዜ እንደገና ሰላማቸው እንዲደፈርስና ያ የነበረው ደግሞ ጸጋቸው ምቾታቸው እንዲከስም አደረገባቸው። ወትሮውንም በመልካም ዕድል ላይ ያሉ ሰዎች እነሱ ያልተለመደ ባህሪ አምጥተው እስካለወጡ ድረስ አላህ የለገሰውን ጸጋ አይቀይርባቸውም ነበር። ግን እነሱ ራሳቸው ሁኔታቸውንና አቋማቸውን በመለወጣቸው እኔም ልለውጥባቸው ቻልኩኝ ይላል ማለት ነው። ወአንላህ ሰሚዑን ዓሊም አላህ ደግሞ በሰዎች ዘንዳ የሚወራውን ሁሉ በቅርብ አዳማጭ እንዲሁም ደግሞ የሚታሰበውና የሚሰራውን ሁሉ በጥልቅ አዋቂ በመሆኑ ከኔ የሚደበቅና የሚሰወር የለምና በገዛ ጥፋታቸው ሳቢያ ለውድቀት እየተዳረጉ መሆናቸውን ንገራቸውና አስታውሳቸው ማለት ነው። ከደቢ አለ ፍራውን አሁንም ደግሜ አረጋግጣለሁ እነዚህ በመካ አካባቢ የሚገኙት ከሃዲዎች ምሳሌያቸው ወይም ባህሪያቸው እንደ ፍራውን ወገኖች እንደሱ በተሰቦች አይነት ባህሪ ነው የተጠናወታቸው። ወለዲና ምን ቀብልህም ከነግራውን በስተፊት የነበሩትም ሰዎች ባህሪ ማለት የነኑህ ሰዎች የነሁድና የነሳሊህ ወገኖች የነበሩት ሰዎች የነበረባቸውን ባህሪ አይነት ነው እነዚህም የወረሱት። እነዚህ ሁሉ ህዝቦች ምን አይነት ነበር አመሳሳይ ባህሪያቸው ብትል ከዘቡ ቢአያት ረቢም ሁላቸውም በየጊዜያቸውና በየተራቸው የጌታቸውን አንቀጾች አስተባብለዋል። በነቢያቶች አማካይነት የተላከላቸውን መመሪያ ክደዋልና አስተባብለዋል። ወይም ነቢዮቹ ነቢይ ለመሆናቸው ለማረጋገጥ የተጠቀሙባቸውን ሙዕጂዛዎች ሲህር ነው ማርት ነው እያሉ ክደዋልና አስተባብለዋልና በዚህ ተመሳሳይ ሆኑ ማለት ነው። ፈአለክናሁም ቢዝኑቢሂም እና ሁሉንም በፈጸሙት ጥፋት ሳቢያ አጠፋናቸውና አወደምናቸው ዝም ብለን ያለፍናቸውና የተውናቸው የሉም ማለት ነው። ዋግረቅና አለ ፍራውን በተለይ ፍራውንና በተሰቦችን በውሃ አሰመጥናቸው ወኩሉን ካኑ ዛሊሚን ሁላቸውም በየጊዜያቸው ራሳቸውን በራሳቸው የሚበድሉ ግፈኞች ነበሩና በዛ ሳቢያ ለተለያየ ጥፋት ተዳርገዋል። አሁንም ታዲያ የነሱን ባህሪ የሚደግሙና ታሪካቸውን የሚያድሱ ከሆኑ አሁንም ላሉት ተመሳሳይ ድል የምሰጣቸው መሆኑን አሳውቅና አስጠንቅቃቸው ማለት ነው። إن شر الدواب عند الله الذين كفروا فهم لا يؤمنون الذين عاهدت منهم ثم ينقضون عهدهم في كل مرة وهم لا يتقون إن شر الدواب عند الله الذين كفروا فهم لا يؤمنون الله زندا بزيس مدر الله هوات نرواتشو يمين كساكسو كونوت فترتاتوش مكاكل بطعام يتتألونا يترقمو كنتوش مالت النزيا كهادي يهونوت وقنوش ناتشو إلى الكسو مهنكجن فهم لا يؤمنون إن النزيا ينتوشو كهادي وش መጀመሪያውንም ልግመኞች ናቸውና ለወደፊትም የሚያምኑ አይደሉም ይላል። ለነዚህ ሰዎች እንግዲህ ምን እናቸው በኒቆላይዛ የሚባሉ የተወሰኑ የይሁዳ ብሔረ ሰዎች ነበሩ ይባላል። መጀመሪያ ነብያችን አለይሂ ሰላሁ ሰላም መዲና እንደወረዱ ታካባቢ እንግዲህ ብዙ የይሁዳ ብሔረ ሰዎች ነበሩና በሉ እንግዲህ እናንተ አለል ኪታብ ስለሆናችሁ ስለ ነብይ ስለ ሃይማኖት ብዙ ታውቃላችሁ እናንተ ጋራ ብዙ ጣውረዳ ያስፈልገኝም ባሁን ሰዓት እናንተ በፊት ይልቁንስ ኒጣውታውያን የሆኑትና አረቦች ምንም ነገር አያውቁምና ለነሱ ትኩረት ሰጥቼ እነሱ ላይ ነው በቅድሚያ እንቅስቃሴን ማስቆር መፈልገው እናንተ ግን ነገሩ ቢመስላችሁ ትገባላችሁ ካልሆነም ደግሞ ቀስ ብለን እናየዋለንና እናንተም በመጥፎ እንዳትፈልጉኝ እኔም አልፈልጋችሁ ሲሆን የውጭ ጥላትም ከመጣ እንዳትተባበሩ ያው በአገሬ ህዝብናችሁና አገራችሁን ለውጭ ወራሪ አሳልፋችሁ እንዳትሰጡ ሲዋንም የጋር ተባበሩ ቢያንስ ግን ጥላት እንዲያደግፉ በዚህ እንስማማለን ብለው ጠየቋቸው አሁን ብለው ተስማሙና በዚሁ ተፈራረሙ ይባላል ከዚያ በኋላ ነብያችን አለይሂ ሰላም ያው መካ ጥላቶቻቸው ጋራ በሚያደርጉት ፍጥጫ እየቀጠሉ ሲመጡና የበድር ዘመቻ ሲደርስ እነዚህ ይሁዶች አጋጣሚውን በመጠቀም እንዲመኮች ከመጡልን ይሄን ሰውዬ እንግዲህ እነሱ ጋራ ተባብረን ማስወገድ ያለብን አሉና በመስጥር ጦር መሳሪያ ለመኮች ላኩላቸው ይባላል ወዳውኑ ተደረሰባቸው መኮይ ተሸንፈው ከተመለሱ በኋላ እናንተም ድጋፍ ሰጣችኋል አሉ ብለው ሲጠይቋቸው አሁን ብለው አመኑ እንዴት ሁለት አልነበረንም እንዴት ሲሏቸው እርግጥ ነው ረስተን ተሳስተናልና ይቅርታ ይደረግልናል ይሽ በሉ እንግዳ ስለወደፊቱ እንዳይደገምና እንዳይለመዳችሁ በማለት በማስጠንቀቂያ ብቻ አለፏቸው በዚህ ሁኔታ ይያሉ ተቆዩ በኋላ የአህዛብ ለት ደግሞ እንደገና ማለትም በገዝወቱል ኸንደቅ አሁንም መኮች ኃይላቸውን አጠናክረው ለመጨረሻ ጊዜ እንደመሳለን ብለው በሚመጡበት ጊዜ እነዚህ ይሁዳዎች እንዳውም መሪያቸውን ከኑል አሽራፍ የሚባለውን ቄስ ልከው እነሱ ጋራ በመመሳጠር እናንተም ከዛ ተመጣላችሁ እኛም ከወዲህ እንረዳቸዋለን መሳሪያ ብቻ ሳይሆን እንዳውም ጦር ኃይልም ጭምር እንተባበራለን በማለት ተስማምተው ሲንቀሳቀሱ አሁንም ተደረሰባቸው ማለት ነው። ይሄ ጊዜ ታውን ቀደም እንደዚህ አድርጋችሁ በይቅርታ አልፈናችሁ ነበር አሁን ደግሞ ደግማችሁ ተሳሳታችሁ ሲሏቸው አዎ በቃ እንግዲህ ተሳስተናል በማለት አሁንም አመኑ። እነዚህን አይነት ሰዎች ነው አላህ Subhanahu Wa Ta'ala አላህ ከፈጠረው ነፍሳትና እንስሳት ሁሉ የተረገሙ ጭቦች ናቸው ብሎ የኮነናቸው ማለት ነው። الذين عاهدت منهم እና እነዚህ ሰዎች እነሱ ጋራ ቃል ኪዳን የተጋባህላቸው የሆኑ ثم ينقضون عهدهم في كل مرة በየጊዜው በተደጋጋሚ አንተ ጋራ የገቡትን ቃል ኪዳንና የተፈራረሙትን ውለታ የሚያፈርሱ የሆኑት ናቸው ወሁም ላ የተቁ እና እነዚህ ሰዎች አላህን የማይፈሩ ውለታንም የማያከብሩ ወስላታዎች ናቸውና እነዚህ አይነት ሰዎች ወደፊት የማመን የመቶበት ምድል የላቸው ምክንያቱም አንድ ሰው ተመጥፎ ስራው የመመለስ ድል የሚኖረው መጀመሪያ ባለማወቅና በመሳሳት የሚሰራት ይሆን ነው ወነቱንና ወሸቱን ከለየ በኋላ ሁን ብሎ ጥፋትን የሚመርጥ ከዴትን የሚያስቀድም የሆነ እንደሆነ በገዛጁ እድሉን አጥሞታልና ፈረማዛ አላህም ለእንዲህ አይነቶቹ ወስላታዎች የእምነት እድል አይከፍትላቸው።